چی انترون یه چی زف گنب کم جمری و هرچه یاد دقت ستهرگن دمس وای سمایلم اندام فورست بکاملو فورست لچ اکا یاد دقت سیهت یمیس دمس یمیس سمایلم سیوت کن نسی سبرگن هلو سو دمس وی سمان آلو ملک تو من دنلو ملک تو من آلو فالناس لا يلتفتون لتمييزك بل لسقوطك عند سو يادغ سيهد ترو نغر يادرغ سيهد سو زور بلو بزو آيو ودقو كتبالا قل قل سو كلي قل زيهالي ودقكو اندزي قل زيهالي ودقكو بلو بمولو زفننا قئمنو مياوتو لكن بترو نغر بدين بأخلاق يتغنبا يتروي هنا سيهد قل منم سو اينا قرنتم الانو سبحان الله العظيم انم سال الاستاتشو الشيخ عادل الكلباني الشيخ عادل الكلباني اني تاقالاتشو انانتي بتقام ترو دمسيان نو ترو قارئ نو كل سو نمي ودو انا يسو يو اني راسي اني راسي ها امست امت رمضان كليلا سو سجالاك سن تكتيه نو مسجدو የኔ ቤት የሱን መስጊድ አጠገብናቸውና 5 አመት ከሱ ተከቴ ሰገድኩት እንዲያውም እሱ በድምጹና በቂራአቱ ተመርጦ ወደ መካ ነው የወሰዱት መንግስቱ ራሱ መካ ወስዶ የሐረበል መክ ኢማም ሆነበት አንድ ረመዳን አለ የታወቀ ነው ከሴቶች አሉት ملحمان بميبانو مندر بانتنو بانتنو برياد بتقام بتقام زنانا دنكي هنو كارينو عندك ان موسيقى كو حلال نو بلو استعيد سبتي لكن دزافو ودكو بملو سعودي عربية اللي راس وردبت سوت اللو مسجدو اسك 10 شي سو يميزي ينبروا 200 يعني قماشم المولى مسجدو بسو مناغر سيتوم وندوم بيي بنا متطعا دروت بقى انت تتتايقالاچو يحفظوا القران سو بتام قران ياسوددوا تلقو مخنون ترسا عندك ستت بتشا كل سو وردبت انغدي لك اندزاحو نوالو زاف يادك ستهد ማንም ሰው ምመለከታት የለም ግብላ ስትወድቅ ግን ሁሉ ሰው መጥቶ ዛፉዋ ወደቀች ብሎ ማሻአላ እንትን ይላል ማለት ነው እና መልእክቱ በጣም ወርቅ የሆነ መልእክት ነው እኔ ምሳሌ አለ በአማርኛ የወደቀች ዛፍ ፋሲ በዛበታል ወንድ ከሆነ ደግሞ የወደቀ ዛፍ ፋሲ በዛበታል ይላሉ እነተውኩ ትልቅ ዛፍ ሲወድቅ የማይደፈር የነበረው ዛፍ ሲወድቅ ሁሉ ፋሲ ዘው መጥቶ እየቆረጠ ይወስታል ማለት ነው እናቃ እደን ወንድሞች አንድ ሰው በሁለት አይን አንየው በሁለት አይን አይታየው አንዱ መጣና በጣም ተቅይ ሆነው ሰው ነው ይሄ በሳሊሆች ጊዜ ነው እና በጣም የታወቀ ሳሊህ ሰው ነው አንድ ቀን አንድ ትንሽ ስህተት አደረገና እስር ቤት አስገቡት ከዛ ፍርድ ቤት ተጠርቶ ሲሄድ ምን አላቸው ለቃዲው ምን አለ ወረቀት ሰጠውና ሃኡ ሙቅራኡ ኪታቢያ አለው ሃኡ ሙቅራኡ ኪታቢያ የውም القيامه የሚባለው ነገር ነው የኔ መጽሐፍ ይዩት የኔን ስራ በሙሉ ይዩትና ብሎ በጣም የተደሰተ የሚሰጠበት ጊዜ በየውም القيامه ነው ቃዲው ምን አለው አረ አንተ ምንድነህ አንተ ይማ የውም القيامه የሚባለው አይደለም እንዴ አለው ነአም አለው ይህ በየውም القيامه የሚባለው ነው እዛ ረህማን ረሂም ለጢፍ ኸቢር የሆነው ጌታ ትልቁ ጌታ የፈጠረን እዛ ዘንድ ሃኡ ሙቅራኡ ኪታቢያ የውላቹ ጥሩ ጥሩ የሰራሁት በየውም القيامه በመጽሐፍ ተጽፎ መጣብኝ ለልልል ብሎ ለዘመዶቹ የሚያሳየው ቀን ነው ይህ የአላህ ፍርድ ነው አለው የናንተ ግን አለው 99 ጥሩ ስራ ሰርቼ በህይወቴ በሙሉ ስመሰገን ቆይቼ አሁን አንድ ስተዳርገ ተብሎ ያደረኩት ጥሩ ነገሮች በሙሉ ተረስቶ በአንድ ነገር ይሄን ነገር ሁሉ ፋስ ሲወድቅብኝ አይገርምም ወይ አለው ለቃዲ። ቃዲ በጣም አዘነለት። ምክንያቱም የታወቀ ሰው ነበር። ቃሪእ ነው፣ ኢማም ነው፣ ተቂ ነው፣ ማሻአላህ ነው። አንድ ስተት አድርጎ ተብሎ ኸላስ ገለ እንደዚህ። እስቲ በአላህ ልጠይቃቸው ወንድሞች፣ እንደዚህ ይከሰትም? አሁን አንድ ዓለም ዕልሙ ስንት ሰው ስንት ሰው የተጠቀመበት ዕልሙ እና ስንት ሰው ከግራ ወደ ቀኝ የሄደበት የዚህ ዓለም ዕልም በካሴት ነው፣ በመጽሐፍ ነው፣ በመሐደራ ነው፣ በደርስ ነው። በየአገሩ የሄደ የሰጠው ነው። በየመስጊዱ የሄደ የሰጠው ዕልም ነው። ለሀያ ለሰላሳ ዓመት ለስንት ሰው ጥቅም ሲሰጥ ቆይቶ አንድ ነገር ሰው የማይሳሳት የለም። አንድ ውድቀት ሲገኝበት ህዝቡ በሙሉ ግልጥ ብሎ ያቆሽሸዋል። ይህ ፍትህ ነው ወንድሞች? እስትመልሱልኝ ወላሂ ፍትህ አይደለም። ኢዘን ሰቀጠት ሸጀራ ፈሰሚዐ ልኩሉ ሰውቱሃ በይነማ ተኑ ወላ የስመዑ ለሃ አይ ضጂጅ። ሱብሓነላህ። ስታድግ ግን ዞር ብሎ የሚያያት ሰው የለም። ስትወድቅ ግን ሁሉ ሰው ወድቆ ብሎ ፋስ እያመጣ ይቀጠቅጣታል ማለት ነው። ይህ አንደኛው ነበር የዛሬ ትምህርታችን። እባካችሁ ከንትኑ ከአባባሉ ለህይወትህ የሚሆን ትምህርት ውሰድ። ለህይወትህ ብቻ ሳይሆን ለሌሎቹ የሚሆን ትምህርት ውሰድ። ለምሳሌ እንደዚህ አይነት ሰው ስታገኝ አይዞህ የሁሉ ነገር ተረሳና በዚህ ወንጀል በቃ ሁሉ ሰው እንትን ጠላ። አይ ዛፍ እኮ ስታድግ እኮ የሚያያት የለም፣ ግን ስትወድቅ ነው ወድቃ ወድቃ ተብሎ። ይህም ምሳሌ ሰጠ ልቡ ተለሰለሰ ሰው ትችላለህ። እሺ ወደ ሁለተኛው እንሂድ። የቁል ዋሕድ ምን ኪባር ልዑለማ ሐቅ ነገር ይናገራል። ለው አነና ነዕለሙ ማ ዩቃሉ ዐና ፊ ቅያቢና لمبتسبنا في وجوه الكثير من الناس لو أننا نعلم ما يقال عنا في غيابنا لما ابتسمنا في وجوه الكثير من الناس الحمد لله إيان دان دسو كسو بستجربة سلسو يميبال مطفونة قرب كل بسما ونورو فقكتان كوان بفيتو عند فقكتان كوان عيد تايم نبر ማንኛውም መጥቶ ሰላም ሲለው ያ ቃል የሰውየው ስለሱ በስተጀርባው ምን እንደተናገረ ያውቃል። ከኔ ጋር አላችሁ ወንድሞች? አልሐምዱሊላህ ሁሉ ድብቅ እንኳን አደረገው። ኢብራሂም ስራጅ ስለኔ ብዙ ሰዎች መጥቶ ይናገራሉ፣ ብዙ ሰዎች ደግሞ ጥሩ ይናገራሉ። ጥሩ እንዲያውም ጥሩ ብሰማው መስማትም የለብኝም፣ ከሰማሁት ትዕቢት ያመጣብኛል። መጥፎ ነገር ከሰማሁት ደግሞ ያሳዝነኛል። ሁሉ ነገር አላህ ስብሐት ወተዓላ ስውር አድርጎ ድፍን አድርጎ መደበቁ ግን ምስጋና ይድረሰው ጌታ። እና ሁሉ ሰው ስላንተ የሚናገረው ብትሰማውና ብታውቀው ኖሮ በአንድ ሰው ፊት እንኳን ፈገግ ብለህ እንትን ትታይ አልነበርም። በሙሉ ሁሉ ጊዜ ኮስተር ብለህ በሀዘንና ጥውልግልግ ብለህ ነው የምትታየው። ምክንያቱም በአንተ የማይናገር ሰው የለም። ማንኛውም ሰው ማንኛውም የፈለገውን ሰው ይሆን እና አልሐምዱሊላህ ይህ ነገር አላህ ስብሐት ወተዓላ የሰተረው። ገባችሁ ወንድሞች? አዎ ገባችሁ መሰለኝ። ስለዚህ አላህን አመስግኑ። ለምሳሌ ፍላጎታችን እንደ ምሳሌ እንውሰደው። እኔና አንተ አንቺ ስለሱ ጥሩ ብንናገር ብዙ ሰዎች አሉ ስለሱ መጥፎ የሚናገሩ፣ ባደረገው ባላደረገው፣ ባሰበው ባላሰበው ብዙ አሉ ቁጭ ሲሉ ስለሱ የሚናገሩ አሉ። ይህ ነገር ሁሉ ቢሰማው ኖሮ ምን ይመጣው ነበር? وهذا حق يا اخواننا الحمد لله لا نسمع اكثر الناس لا يتكلم الحق امامك ደሞ አብዛኛው ሰዎች ባንተ ፊት ይህን ነገር አይናገሩ፣ حقو ባንተ ፊት አይናገሩ። በስተጀርባ ነው ይህ ነገር እንደ ሐሜታ አድርገው የሚያነሱ። هذا هو الغيبه غيبه ሐሜታ የሚባለው ደግሞ ይህ ነገር ነው። ሐሜታው ደግሞ ተምረነዋል። አንድ ቀን በሰፊ ነው ያስተማርኳችሁ። ላ የምሰሑ አሐድ አበደን፣ አንድ ሰው ሊሰርዘው ሊደልዘው የማይችል ወንጀል ነው። لسرزاوي متشنو هو صاحب الحق بهمتان السوسو السوب تشنو عفو بلو لدمس سلهم متشنو انجي حتى الله الله سبحانه وتعالى شاي يالي فلقوا النقر المياذر قديتا يالي قال قبطوال إني القبان بزيالي ويلن والله ويلن والله العظيم ويلن شو إني يمكن نانتي مقناتمي هاميتا قد دايما نمسوا لدمسوا أجلو الله راسو الزهلة القبان علي. إذن كما قال العلماء الغيبال سو يسو هاميتا تحلق هي الحالقة له تلاش اللش له لكن لا تحلق الشعر يعني تقربنا ذل الملاش أو حميتة بل تحلق الدين دينهن ولاشته ولاشته زيرو ميسكتة ولذلك عندك أن نبيك من قالوا أيها الناس الواجو من المفلس عندكم بانكرافت يا درجو سو يا در يورد بيت هبتام نرو زيرو يقبض هاي هونك بنان تمان نوع لنا سوتشو منالو من لا درهم له ولا متاع تنزبيل اللو هبتيل اللو تريتيل اللو نبرتيل اللو ينو بتأمد هاي مبانو علو فقال النبي صلى الله عليه وسلم هذا عندكم هي بنان تلو بأ الله قل نزيها لله بزو ترارا وشمي هالسلاة يزود آخر حيدي صدقة صلاة بر الوالدين إحسان زكاة حج وعمرة وصيام كله ترى راي مهدي زود آخرة هدنا ولكن شتم هذا وسفك دم هذا وخرب بيوت هذا يعني بزو سو بهم ثان الساتشو اللو جنزبات شو يبلغ اللي نزي النسمة تنكب ترجو زيرو نمياس قبو ترو نبي عليه السلام وهذا هو المفلس مفلس مالت هبتام نرو زيرو يقبع سو السنو سلازي هناتينو يعني هون علمو يا لو تككل النقاقر نو لو أننا نعلم ما يقال عنا في غيابنا لما ابتسمنا في وجوه الكثير من الناس الله نجاي بلال إشي وده سوستنياو لو سلات شو مالت عسلا سوستنياو مالت نو يا سلاة ترقم إنك ألن وي صلاة الله سلاة الزازن بيتشار من نساقنو إشي كونجنو الله سقدو سلالي عند تلك يسلمنا مسوسو سلا درقو السن داي فرسل بندل نساقنا بل من عندان بتكم يلوم اللو انجي اهون بما كراكر نقر عند نقر بلو العلماء عند سو يكوتاك هوني تلوم يكوتاك هوني تلوم يكايام كوني يا انغو يا مرج انكات تلو مي متعبت كوني ان يعني من هدد منامن كوني صلاه نو فوسوالو انت من نو يار اندزي الله اندزي بلوال اني بهون علماءچو بيهونو لمكراكر ادل يسطن نبر الله كقرطونا كدنغغونا قالو جن مكراكر هيتقبل ونتي ادلهم وندوبك الله እንደዚህ ነው አለ እስትንከራከርበት ሀቀሩ ሀቅ አይደለም ማለቱ አይቀበልም ነገር اذا የምናደብሽታ ያለው የመቆጣት የማክሮፍ የጭንቀት የሐሳብ ይሁሉ ካለው ወይም ደግሞ የመደንገጥ ጊዜ ማንኛውም ያደነግጠዋል እንደዚህ ከሆነ የሴንሲቲቭነት መድሃኒቱ ሰላት መቻለይ اسمعوا معي القران يقول سبحانه وتعالى خلق الإنسان هلوعا يسولد بتفطر إذن يدنقطال يفران ينددال اندزي نو سو إذا مسه الشر جزوعا يسولد مطفو كدرسبت يفران يلقسان يزنان وإذا مسه الخير منوعا الله دم صقنا جنزب حق كسطو دم بتام سيستم هونو يعني نو جنزبي نو منامن نو بلو بقى اندزي يتاثرال دهنت كسطو بشتا كسطو ميسدنغط نجر كسطو دومو يساق يسق عيال يدنغط عليه يزنال ينو يسو ليج خلق الانسان هلوعا هلوع مالت عند نجر ستنغرو طق بلو ميقطعنا ميدنغط يسو ليج اذا مسه الشر መጥፎ ነገር ከወደቀበት ጀዙአ የጅዛ ይደነግጣል ያዝናል ይጮሃል ያለቅሳል ወይዳ መሰሁ الخير ገንዘብና ጤና ምናምን ከሰጠው መኑዓ يمنع الفقراء يمنع الزكاة النا كوستر الى التبيتي متابتال يهنو سويو او قتلو منا لا الله سبحانه وتعالى ان المصلي صلاه بيسجدوا باونت اني نسجدلنكو انتم اني مسو مسو كلنا نسجدلن بن منياوم متو يسدنغتنا نفرالن منامن صلاهاتكن تكلا دلهچم جي يا الله نغغر ምንም አይነት ትርጓሜ የማይስፈልገው መከራከር አያስፈልገው እደግመዋለሁ አያው خلق الانسان هلوعا اذا مسه الشر جزوعا واذا مسه الخير منوعا الا المصلي بدن بارጎ ሰላት የሚሰግድ ይህች ሰላት ተአምር ነች ከብዙ መጥፎ ነገር ትከለክላለች ان الصلاه تنهى عن الفحشاء والمنكر ان ሰላቱ ትክክል ሆና ወደ አላህ የደረሰች ሰላት ካለ አትፈራም አትደነግጥም አታዝንም ሁለተኛ ደግሞ ፈህሻ ሙንከር ደግሞ መጥፎ ስራም ለመስራት ትከለክላለች ከባድ የሆነችው ኢባዳ ነች ስለዚህ እኛ አይገባንም ለምን አይገባንም መሰል ውጤቱ አላየንም ምክንያቱም ሰላታችን ما ادري من دنك نقرسانو يالات سامبابشيتانو يالات من دنا تناقم بين يسوان انتن ترغم سكون درسال اوقنا هذا لا بد ان ناخذه كما هو اهون الله قالو بالقران بمنم اينت انتن اندان نو منوسدو يا ايمان بداي نو ان المصلي لان حق نعم هو حق ولانه من خالق عالم حق የመጣው ንግግሩ አለም የሆነ ጌታ خالق የሆነ ጌታ حق እንጂ ወሸት የማይናገር ጌታ ከሱ ነው نحن نجرب بس استي نمكرو እንጂ ሰላት በደንብ የሚሰግደው ሰላት ካልሆነ በስተቀር ሌላ በሙሉ የሰው ልጅ ይደነግጣል ይፈራል በጣም እንትን ነው ህይወቱ በሰላም አይኖርም ይላል የጀማዓ ሰላት ድሮ በሰሃባ ጊዜኩ مفتاح الخير مغلاق الشر نبرج كوسلات منينيوم نغير لمكفت طرو نغير لمكفت كفلغو بسلات يكفتت نبر مطفو نغير ليزغالاتشو كفلغو بسلات يزغوت نبر انا عندو تزيالين عند صحابي نو ببيتو بتام يمبلا من ناس نغير يلم عند تكرشا مغيب يلم السنة نيستو كذا بحالا من عليه انتي صلاه صلاه صلاه بسلاه ارغنكوك الله غا تغناينت يمفلقون نغير ستن لمارت ياله لمن ودزا ودزا نحيدالنا لنا ሁለት ركع سجدي علات سم ሁለት ركع سجدالو ሁለቱም ሁለት ركع سجدوا بدم بارغو سجدونا كذا حالا سيطبقوا رزق مافي رزقال متى كذا لما غستو بنالو الله ايواش ነቢያችን ሰለላሁ ዐለይሂ ወሰለም ሰላት مفتاح ሁሉ خير مفتاح ነች የርዝቅም የምታመጣ ትልቅ ኢባዳ ነች ስለዚህ የኛ ሰላት ነው የተበላሸ እንጂ اللهم አይዋሽም ሰላት ውስጥ ገብተን ያ ረብ انت الرازق ارزقنا بلن ሳይርዝቀን لا ሰላታችንን አስተካክላሉ ለማግስቱም ሰገዱ አልመጣም በሶስተኛ ቀን الله الله مفلقوا صلاه سيسجدوا يالتبع عليه في الرزق الله سطاتكم معناته نو اذا الصلاه تفتح كل خير وتغلق كل شر هذه هي الصلاه اذا خلق الانسان هلوعا اذا مسه الشر جزوعا واذا مسه الخير منوعا اكسبت الا المصلي ايش وداره ثانيا لوسداتكم ትልቁ ዓለም ነው ምን ይላል ሐቅ ነገር ይናገራል አንድ ሰው ጥሩ ሰሪ ነው ሰው የሚረዳ ብዙ ሰው የሚረዳ ሰው ሰደቃ የሚሰጥ አዛኝ ከሰው የሚተባበር ሰው ሁሉ ሁሉ ሰው ነው በቃ ያቀዋል በጣም እንደዚህ አይነት መሆኑ እና አዝኖ አየውና አንዱ ምን ነው አለው والله شوف እኔ ይሁሉ ያደረኩላቸው ይሁሉ ጥሩ ስራ እየሰራላቸው የሰራላቸው ነገሌ ነገሌ ከከዱን ጠሉኝ በኔ መጥፎ የተናገሩ ነው ብሎ አዘነና ያ ዓለሙ መጣና አየው ምን ነው ምን ሆንክ ስለው ነገረው አንተ ታቀኛለህ በእጅ ሳንቲም የለኝም ለሰው ነው መሰጠው በሰደቃም በዘካተም በብርል ወሊደን በኢህሳን ዘመድ አዝማድ በማየት ምናምን በሁሉ እኔ እንጃ ሰው ሁሉ ያቀኛል ግን ነገለን እኔ ይህን ነገር ወለታይም ረስቶ በመጥፎ ስራ እያነሱኝ ዋለው ተቀለህ ምን አለው ዓለሙ يقول لا تتألم إذا أنكر أحدهم فضلك عليه ترو يسرح لك ترو يدرك لك سو ترون سر يعني ترون قرون رستو بمدفونا سيكده أتزن له فأضواء الشوارع تنسى في النهار أتاك أمن دي ليليت يمتابراو تنو مبرات بمولو ለሊቱ ቀን የሚያደርገው መብራት አለ አይደለም በሙሉ የተለኮሱት መብራቶች ቀን ፀሐይ ሲወጣ ይረሳሉ አለ አባባሩ ተመልከቱ እንዴት ይጣፍጣል ምንድነው አንተ ጥሩ እንደሰራ እንደምትሰራ ሁሉ ሰው ያቀሃን እነዛ ግን ይሁን መጥፎ ስራ ጥሩ ስራ ረስተው ከዱ አው አትዘናለው فاضواء الشوارع በዚህ በጎደና በሮዱ ያሉ በሙሉ ለሊት የሚያበሩ መብራቶች እኮ ቀን ሲመጣ እኮ ይረሳሉ ማንም ሰው የሚያስተውሳቸው የለም ለሊት ሲመጣ መብራት ይፈልጋሉ ቀን ይረሱታል እንደዚህ እኮ ነው የሰው ልጅ እንደዚህ ነው አሉ እና فاضواء الشوارع تنسى في النهار سبحان الله العظيم እውነት ነው ይሄ ነገር አንዱ ደግሞ ምን አለ ولا يخيفك من يصيح ዝብሎ የሚጮህ ምንም አያስፈራህ አለ لأن الأسد خافه كل الناس والحيوان وهو صامت አንበሳ ዝም ብሎ በቃ ቁጭ ብሎ ዝም ብሎ ሁሉ ሰው ይፈራዋል والكلب لا يخاف أحد وهو ينبح ውሻ ደግሞ ያለ ምንም ሰው አይፈራው አንበሳ ግን ዝም ብሎ ሁሉ ሰው ይፈራዋል ሁሉ እንስሳ ይፈራዋል ስለዚህ ምላስ የማርዘም ነገር አይደለም ነገሩ ይላል ምንድነው سبحان الله لا تتألم إذا أنكر أحدهم فضلك عليه فأضواء الشوارع تنسى في النهار የመንገዱ ማብራቶች በሙሉ ልክ ባብሎ እንደፀሐይ የሚያበሩ በለሊት ቀን ይረሳሉ የነሱን ጥቅም የነሱን ትልቅነት ማንም ሰው አያስታውስምና ምንም አይደለም طيب فاي عمل اخواني اهون ك يعلمون نغغر كذا ارغون ناوطا فرين ناوطانا نقول فاي عمل او احسان عملته للناس انساه بسرعه طول سرا يدركوا لسو وداونو مرسات تلمامد ارسوا بقى ليش ترسوا الله كرسهو ሁለት ትላልቅ ጥቅም አለ አሉ ዑለማዎቹ ለምሳሌ ላንዱ አምስት ድሃስ ለሆነ በቃ በጣም አዘንክለትና 500 ብር ሰጠው ወዲያውኑ ከሰጠው በኋላ እርሰው ይሄ ነገሩ እሺ ለምሳሌ አንድ ተህፊዝ አልቁርአን ትንሽ ገንዘብ ጎደለበትና ዑለማዎቹ ልበተኑ ፈልጉ ምክንያቱም ደሞዝ አልወሰዱም አምጥተ 5000 ሰጣቸው ወዲያውኑ እርሰው ይሄ ነገር ለምን ትረሳዋለህ ሁለት ጥቅም አለው አሉ አንደኛው ጥቅም አለው አመሉካ ሰይፍሱድ ይሄን ገንዘብ ሰጠህ ሁሉ ግዜ ትዘምልህ ከሆነ ሁሉ ግዜ ይሄን ሰጠህኮ ብለህ ከነፍስ ጋር ምትነጋገር ከሆነ አላህ ሱብሃነ ወተዓላ በጣም ስለሚጣላው ይሄ ነገር ያንተ ጥሩ ስራ ይፈርስብሃል ከረሳው ነፍስያ በጣም መጥፎ ስለሆነች ዑጁብ በራስ መተማመን እንደዚህ እኮ እንደዚህ ሰጠው የሚል ነገር አጅሩን በደንብ ይደመስብሃል አሉ። ይሄ አንደኛው ጥቅም ነው። መርሳት ግን ከረሳኸው አላህ እጅ ደርሷል ወደ አላህ ስለደረሰ ምንም የሚቆጭ ነገር የለም ኢዘን አንደኛው ጥቅሙ አመሉከ ሳይፍሱድ اذا اردت المدح والشكر من الناس እንዲያመግሱ እንዲያስተውሱ እንዲጠቅሱ የምትፈልግ ከሆነ መፈለጉ ራሱ ብቻ ከዛ በኋላ ደግሞ ከመጎሱና ከወደሱ ሁሉ ነገር ያኔ ይጠፋብሃል ይሄ አንደኛ ጥቅሙ ነው ሁለተኛ ጥቅማ ነው ليس كل الناس من يمدحك يعني ጥሩ የምትሰራው ሁሉ ሰው አይደለም የሚያመሰግነህ እና የሚያመሰግነህ ሰው ስታጣ ደግሞ አሉ فيؤثر ذلك فيك فتقصر من الاحسان እና ይህን ስራ የሰራው ዝም ካሉ ሳያመሰግኑህ ካለፉ ምን አባታቸው እነዚህ ደግሞ ጥሩ ጥሩ ስራቸው እንደውም ስሜም እንኳን አላነሱም ብለህ ያ ጥሩ ስራ የምትሰራው የነበርክ ልታቋርጠው ነው ይሄ ተመጣ በሁለቱም ከሳራ ነው ካስተዋስከው ሁሉ ጊዜ ያኒ ምጎሳ ተጠብቃለህ ከዛ በኋላ ነገሩ ከኢኽላስ ይወጣና ያሰቃያል ያፈርስብሃል ሁለተኛ ከላመ ሰጎነህ ደሞ ምክንያቱም ልብህ ከአላህ ጋር ካልተሳሰረ ከሰው ማመጎስና መወደስ የምትጠብቅ ሆነ በርዱ ካላመጎስህ ታዝናለህ ትጠላቸዋለህ ጥሩ ስራ መስራት አትቀጥልም ተግባባን ወንድሞች እንግዲህ የዓለሙ ንግግር ልክ ነው ማለት ነው ኦኬ ወደ አምስተኛ እንሂድ ኮቲ ያደረጋችሁ ነው ወንድሞች ተረባካችሁ አንዳንድ ነጥብ ጻፉና እኔ ስጨርስ አንዱ አትጠቅሱና የእናንተ ሐሳብ ጨምሩበት ጠይቁ አምስተኛው በጣም መጥፎ በጣና በጣም ጥሩ የማማር ወይም የማስተማር ዘዴ እንላለን ጥሩ የማስተማር ዘዴ ስሙ ይላል አንዱ ምን አለ دخل الحسن والحسين يسبتنا فاطمه فاطمه بنت النبي صلى الله عليه وسلم يعني لجوج ولدتهم حسن والحسين دخل الحسن والحسين رضي الله عنهما المسجد وده مسجد مسجد بلو قبلنا فوجد شيخا يتوضأ فلا يحسن الوضوء عند تلك شما قل لي سواء يقولنا وضوء سيادرك ترو وضوء يا رقب فرسي هنا وضوء يا رقال بوضوء الساساتان بزو فردنا سنة يتوال كي يثبها لا سبحان الله የነቢያችን ልጆች ናቸው እነዚህ ልጆች ናቸው የነቢያችን ልጆች ናቸው አደብ አላቸው ዲሲፕሊን አላቸው ሐያ አላቸው ይህ ሰውዬው ሽማግሌ ሆኖ ትልቅ ስለሆነ አንተ ሰውዬው ውዱእ እኮ ጥሩ አይደለም ውዱእ እኮ ስህተት ነው የምታርገው ውዱእ እኮ እንደዚህ አይደለም ብለው يعني ትንሽ እንትን እንዳይሰማው ብለው ምን አሉ አለ فأراد أن يرشده ليستمرت يفلقالو الى الطريق الصحيح ولكنهما خشيا ان يشعره بجهله لكن ذي قالوت جهل مهون يعني سوق قر لوال نزي لجوش دمو جهنمتين اوقوبن منامن بلو متنانس ذي بقى يسموال قالونا انداي غدا بلو منالو ولتهم حسن وحسين تسمامونا وضوء نارغالو السفيت وضوء نارغ ከዛ አንዱ አንድ አንተ ወዱ አርግና ያ ሼኹ ሽማግሌው የተሳሳታቸው ስተቶች አውቀህ ተሳሳታ ነው ለምሳሌ መስህ ራስ ሲያረግ በቃ ዝም ብሎ ነካ አርጎ ሄደ እንደገና እግሩ ሲያጥብ ደግሞ ዝም ብሎ ውሃ ምናምን አንጠጥቦ ሳያጥቦ ሳያሸው እንደዚህ ይሄዳል አንተ ተሳሳታ ነው ስተቱ አይተነዋል አይደል ሽማግሌው እሱት ተሳሳታቸው ስተቶች እሱፊት ተሳሳትና እኔ አርምሃለሁ አለው فاتفق على راي هذا الراي وقال كل منهما لاخيه انه احسن واكمل منه وضوء እና እኔ አርምሃለሁና ካደረከው ውዱ ይህ ነው የተሻለው ይህ ነው ጥሩ ብዬ ነግራለሁ فلما راى الرجل اهون الحسن وضوء ادرغان يساساتال اوقو والحسين يرموان فلما راى الرجل وضوءهما رجع الى نفسه اهونت ملسو سو يادرغاچو ستوتوچ سلايي بنزانا سيتارم سلايي ود نفسو تملسنا تملسو اديس وضوء ادرغي لك الله ينفلق وضوء ادرغي وادرك ما كان يقع فيه من الخطا فقال لهما من اوقاچو እሱን ለማስተማር እንደፈነጉ አወቃቸው ገጠማቸው እንደዚህ ምን አላቸው ያ ባኒ አህሰንቱማ ፊ ውዱኢኩማ ጥሩ ውዱ አደረጋችሁ ከማ አህሰንቱማ ፊ ኢርሻዲ ምን ማስተማርም ጥሩ ስልት ነው የወሰዳችሁ ገባኝ አላቸው فبارك الله فيكما واعاد الرجل وضوءه هدو اديس وضوء الرجل من علاچو مسغنا يدرسو جيتا ترودو ني ادرغاچوت انين لما استماري وسراچوت منجد دمو يميمسغن نو بنو اسون سايغودو وين دمو زمبلو ايتو مطفو وضوء ادرغو اندي هدن التوتم بترو سنتارغو استماروت اني عند كان استاوسالو كاسيتم የቀረጽኩት ነገር አለ እሱ ምንድነው አንድ ሰው ነው ሱብሃንአላህ ሚስቱና ልጆቹ ሊያስተምራቸው ይፈልጋል ስለ ተውሂድ ስለ አርካን الاسلام ስለ ሰላት ስለ ውዱእ ሊያስተምራቸው ግን እንብያሉት አንማንም አይደለም ያሉት ላኪን ዝም ብሎ አይገባቸው አንዱ ጫወታ ይፈልጋል አንዱ ምናምን ስቴት ደሞ ነይ ኢልሙሰዲስ ላይ እሺ ይህችን ሳናጥባለው ይምናምን ምናምን አይገባትም እነሱ ደሞ ጻሮች ስለሆኑ ደሞ አይገባቸውም በጣም ተቸገረና መጨረሻ ምን አደረገ በጋ መጣሉ በጋ መጣና ወደዛ ቤት አስገባው በግ ማሻአላ የኔ በግ ይሏል እንደዚህ በቃ በጁ አርጎ ያጫውተው በግ ምናምን ይሏል አሁን ያስተመረ ነው በጋለው እንግዲህ በጋ ይማርም ግን እሱ የፈለገው ህፃኖቹንና ሚስቱን ለማስተማር ነው አሁን ልጆቹ አባታችን እኮ በግን ያስተምራል ነው ነው ነው ነው አለና ሁሉም ተሰበሰቡ አሁን ድንቅ ነገር ለማየት ነው ብሎ ነው ዝም ማለት እሱ ሲያስተምራቸው የተጫጩ ትምርታን አንወስድ ማለት አሁን ግን አባታችን እኮ በቃ አብደዋል ምን ነው በምን ያስተምር እኮ ነው ስትኘው ብለው የጎረቤት ልጅ ሳይቀር ጥቅጥቅ ብሎ በቃ በሙሉ እዛ ቁጭ አለ በጋለው ናም አርካን الاسلام 5 ኢለዋል አሁን እኮ የተረዳከው ነው ልጆች እናንተ ናችሁ እንጂ ስቁ አሁን ገብቶታል አርካን الاسلام 5 شهادة ان لا اله الا الله ብሎ አምስት አርካን الاسلام ነገረው 11 እንደገና 6 አርካን الايمان አስተማረው ከዛ ደገመለት ሶስተኛ እንትን አለው ከዛ ኋላ አሁን በግ እጠይቃለሁ አለው طيب አርካን الاسلام ስንት ናቸው አለ በጉ እንግዲህ አይመለስም አይበ እናንተና አፍሮኮ ነው እና ለእናንተና አፍሮ ነው እንጂ መልሳልኮ አሁን እናንተ እኮ እንት ያቀው አትመልሱም አላቸው እኔ አሉና ሁሉም እጃውጣ እስታንተ መልስ ወለተኮ ነው በጉ እኮ ይመልሳል ላኪን እናንተ አፍሮ ነው ከዛ አንዱ መለሰ አው ጥሩ ነው እንግዲህ ተሰማ ነበር አው ሰማ ነበር አለው አርካን الايمان ስንት ነው ረበክ ተናገር ምንድነው እነዚህ ህፃናት እኮ ናቸው ምንም አያደርጉም ዝም አደረጉ ምስኪና አፍሮ እኮ ነው እናንተ ፈርተሩ ማን ይመለሳል እኔ ሁሉም መለሱ በዚህ አይነት እንትን በየጥዋቱ በግን ያስተማረ ልጆችን አስተማረ ይባላል طريق ነው እኮ ስልት ነው አገባብ ነው እና እንዴት እንደምትገባው አንድ ነገር ያኒ ይሄን ትምርት ትማራለህ ማለት ነው ኢዘን ሁሉ ነገር በዑንፍና በእንትኑ በቃ የተቆጣ እየገፋ በቦክስ ምናምን ነገር የሚባል ነገር በስልምና በዚህ አይነት ነው የሚሆን ይላል እሺ ወደ ስድስተኛ ልሂድ ወደ ስድስተኛው سبحان الله يقول العالم يعرف الجاهل لانه كان جاهلا والجاهل لا يعرف العالم لانه لم يكن عالما ገባችሁ عالم የጃሂል ነገር ያቃል ምክንያቱም ጃሂል ነበርና ተዓለመ ጃሂሉ ግን ያዓለም ነገር ያቅም ስለምን እንደው ጃሂል ስለሆነ የዕልም ጣፋጭነት ስላላየ ያቅም ጃሂል ዓለሙን ያቅም ዓለም ግን ጃሂሉን ያቃል ምክንያቱም ዓለሙ ጃሂል ስለነበር በዛ ስላለፈ የጀህልነት ስቃይ የጀህልነት እንትኑ ያቃል جاهل جن يعالم كبرت يعالم تلقنت يعالم انتم اياكم سلم امكنياتهم جنا بجهلنته يالو عليه طيب من تنو ملكته قال فلنتادب مع العلماء كعلماء شو ادب مارك ت ትልቅ ቁም ነገር ነው አሉ። وقالوا العالم والله ይሄ ነገር በደንብ ተመልከቱ العالم روح الروح العالم روح الروح نعم العالم روح الروح عالم يروحاتين روح نو عليه يعني ايش يعني لا يغذي الجسد عالم سونتاتين اكلاتين አይደለም የሚመገበው روحاتين ነው የሚመገበው ወነታ አይደለም ወንድሞች روحاتين ነው የሚመገበው እንጂ ሰውነታችንማ አባታችን ምግብ ያመጣ ፍራፍሬ ጮማ ምናምን ሰውነታችንን የሚገነባው ምግብና አባትነት ናቸው ያቺ የኛ روح የሚመገባት ግን ዓለም ስለሆነ የሩሃችን روح ነው ብሎ ተናገሩ ዑለማዎቹ አንድ ነገር ተዚያለኝ እዚህ ብዙ ጊዜ ነገርኳችሁ ነው ግን ልድገመው ለማስተዋሻ በአሜሪካ ሃዋይ አይላንድ በሚባለው አንድ ትልቅ ደሴት ነው እና እዛ በጣም ግሪን ነው አሉ ድራግ የጠጡና ዝም ብሎ የሰከሩ የተበላሹ 3 4 አሜሪካውያን ነበሩ እዛ ቁጭ ብለው ሰክረው ነው ድራግ ጠጡ ምናምን እንደዚህ ልባቸው አያቁም እንደዚህ ለነቹ ደግሞ ነጭ ልብስ አርገው ነጭ ዑማ እና ኩፍያ አርገው አምስት ዱዓት ናቸው ዳዕዋ የሚያርጉ እስላሞች ናቸው መላእክት ነው የሚመስሉ ነጭ ልብሰው ሲሰግዱ ከዛ ሰግደው ደግሞ ምሳ ሲበሉ ዛ እንትን እኮ ነው ዛ ሳር ነው በዛ ሳር በዛ ጋርድ ነው እና ሰግደው እንደገና ምሳ ሲበሉ እነዛ ድራግ የሚጠጡ አሜሪካን ያዩዋቸው ነው ቀኑ ምን አይነት ሰዎች ናቸው እነዚህ አለባበሳቸው መላእክት ይመስላሉ አበላላቸው አሳሳቃቸው ሲስቁ ሲጫወቱ እንደገና አምስታቸው አብሮ ሲሰግዱ ምን አይነት ኑሮ ነው ምን አይነት የልብ ርፍት አላቸው እነዚህ ብለው ቀረባሉና ጠይቋቸው እናንተ አለባበሳችሁ ሁኔታችሁ ሁሉ ያስቀናል እኛ ይወላችሁ በድራግ በመጠጥ የተበከልን ሰዎች ነን አዱንያ ጠላራት አሉ አዱንያ ምን ደሆንሽ በቃ አስጠላችን አዱንያ ምናምን ብለው ቀረብለው ሲነግሯቸው ያ እንትኑ አሚራቸው የነዛ የዳዕዋ ሰው አሚራቸው ተነሳና ተናገራቸው ምን አላቸው ስሙ እኔ ምሳሌ ልስጣችሁ እናንተ በጭንቀትና በችግር የምትኖሩበት ዋናው ምክንያቱ እኛ እናቃለን አለው ምንድነው አለው አንዲት መኪና ካር يعني موديل 2013 موديل አዲስ ብራንድ ኒው ከዛ ከኤጀንት ያወጣት መኪና አለው 40 ሰው ነው የምትጭነው አዲስ ነች በንዚን ሞላ ነው ዘይት አደረግንላት ሜካኒካሊ አዲስ ነች 0 ኪሎ ሜትር ነው ሄደችው አሁን በቃ 40 ሰው ጫናትና ሄድና ያኒ በዚህ ቦታ በዚህ ከተማ አድርሰው ብለን አንድ ሾፌር ሰጠናት አለ መኪናዋ 100% ኒው ነች ምንም እንከን የላትም ላኪን ሾፌሩ ለሶስት ቀን መንገድ ስንልከው ምግብ የለው ሶስት ቀን ሳትተኛ ሂድ ብለናል እንቅልፍ አልተኛም እረፍት የለው ለሶስት ቀን ወይም ለሁለት ቀን ዝም ብሎ የነዳ ሲሄድ ራብ እንቅልፍ ማጣት ድካም በጣም በጣም ቀጠቀጠው ይሁሉ አሁን እንዳታሳርፍ የሚለው አለቃው በቴሌፎን አድርጎ እንዳታሳርፍ ዝም ብለ ሂድ አረብሩቦኛል እንቅልፍ ፈልጋለሁ እረፍት ፈልጎ ላ እዛ ስትገባ ትበላለህ እዛ ስትገባ እንደዚህ ሰውየው እንግዲህ አሁን በራብ በእንቅልፍ ማጣት በድክመት ሞቱት ብለዋል ምን ያደርጋል ይሄደ እንቅልፍ ሊመጣበት ነው ከዛ በራብ ደሞ ሊሰቃይ ነው ገደል ከመጣ ገደል ውስጥ ነው የሚያስገባት አውቆ አይደለም እንቅልፍ ሊመጣበት ነው خلاص 40 ሰው ይዞ ገደል ነው የሚገባው ስለዚህ አሁን ደሞ እናንተ ያላችሁ ይህ ጅስማችሁ ቦዲያችሁ ትበላላችሁ ጠጣላችሁ ሰክራላችሁ የእናንተ ቦዲ ምንም እንከን የለው የፈለገው ምግብ ያመጣችሁ የመገባችሁ የገነባችሁት ነው ያቺ ሩህ የተባለችው ነፍሳችሁ ግን ራባት ተጨነቀች ተቸገረች እና ፈጣሪዋን ማወቅ ያስፈልጋታል። ለምን እንደተፈጠረች ማወቅ ያስፈልጋታል። ሰላት ያስፈልጋታል። ዱዓ ያስፈልጋታል። ሩሃቹ በጣም የጠማች ነችና እሷ ነች ወደ ገደል የምታስገባችሁ። ስለዚህ ወደ እስልምና ትገቡ። ላኢላሀ ኢለላህ ሙሐመድ ረሱሉላህ ብላችሁ ገላችሁን ታጥባችሁ ጥሩ ልብስ ለብሳችሁ ከአላህ ጋር በየቀኑ 5 ጊዜ ብትገናኙ ይህን ነገር አይመጣባችሁም ብሎ አስተማራቸው ማለት ነው። اذا نحن ماذا نقول؟ نقول هنا تبعلو العالم يعرف الجاهل لانه كان جاهلا، والجاهل لا يعرف العالم لانه لم يكن عالما يوما ما. اذا نقول الدعاء نعم مجرشا العالم روح الروح يروحاتشن روح عالم نو بزه. ولذلك كان علي بن ابي طالب يقول من علمني حرفا واحدا كنت له عبدا. عند فيدن كون عندك البدين لديني متقمن عندك ان يستمرن يسو باريا هنا له عليه. باريا معناته الله مسطو عباده سايون يباري اغلغاي معناته لو عندك البديني كاستمرن يسو باريا هنا له يلنبر. اذا من دون منلو نتادب مع العلماء كمشايخ كأستاذ كعلماء ونتنو يميقباتشو كبر نستاتشو يميقباتشو احترام نستاتشو احترامنا كبرنا النسوة لنا مهندموش لم ينتنو يزوت يميقنيو لم يازبت علمنو عندو علمنا متكبروكو ننتنوكو عدلم يعني عبدو سلهونا عدلم سمو عبدوكونا عبدو سلهونا عدلم السوية تشكمو علم قرآن النحديث كبر للسنة مستطوع. إنه مثال يستعجو محمد ابن عبد الله ابن عبد المطلب ما أنه يسويه محمد ابن عبد الله ابن عبد المطلب تقول لك ما أنه صلى الله عليه وسلم نبينا محمد أدلنا؟ طيب نبيه صلى الله عليه وسلم محمد ابن عبد الله ابن عبد المطلب هنا كتش بلو أنه كبرات شو نبر؟ والله أنه كبرات شو ساتشونا أبو جهلنا أبو لهب للاسو عند نبر. لكن ألبسه الله لباس الرسالة، ألبسه الله لباس النبوة، ألبسه الله لباس النور لباس القرآن. رسول هذا الرقاتشو نبي هذا الرقاتشو تامان ملئك ثانيا هذا الرقاتشو قرآن سونتاتشو بمولو بقرآن نيتاشي أهون نبياتشنين منا كبراتشو يا الله ملكتنيا يا الله رسول سلهونو مرياتشن سلهونو كما تفو سرا ودك أنج سرا يمي مرو سلهونو نونجي محمد سلهونو هذا الناس. أبو بكر صدق من ودو أبو بكر اندسو أبو بكر بزوش أبو بكر عنه لكن ما ننتو ما ننو السنو ميا كبرو نقرو. إذن نتأدب مع العلماء إلى اللو يشي ودي سباتنيا ونتبلو سلاحشو منالو أراد رجل تطليق زوجته. عند سو عقلن يانو بتقام يدين سونو إن مستن لفتا فلقه كذبها لا لفتا سفلق سوش متقنا ما يسوءك منها من أدرقش من أتقفش من دنو لمن دنو تتقنقات بلوت أي يقول إن دنينا ندان تبهون የታባቱ አይቺ ገንዘብን በላች ደሞ አትወደኝም ደሞ እንደዚህ ነው ስራዋ ደሞ እንደዚህ ነች እንደዚህ እንደዚህ ነች ብለን መጀመሪያ እሷን የምታደርገው መጥፎ ተነገር ይሄን ለመናገር ከመናገር የሚቆጠብ ሰው በጣም ጥቂት ነው። ሰው መጥቶ ዴ ምስቴን ኮንጥል ካትፈን ካት ለምንድን ነው ምን አደረገች ብሎ ቀስ ብሎ ሲጠይቀ ባባ ከናንተ እኮ በባዶ ነው የምታቋቋት እንጂ ይህች ሴት እኮ በጣም ሸይጣን እኮ ነች። ታቀላህ እንደንደ እዚህ እኮ ደሞዝን በሙሉ እንከታርጋ ለማን እንደምትሰጠው እኮ ትጨርሷለች። ደሞ እኮ አንዳንድ ጊዜ እኮ አትሰግድም። ኧረ ከዚህ በላይ ማለ በቴሌፎንም ትናገራቸው ወንዶች እኮ አሉ። እንደዚህ ነው የሚለው ሰው ያው አይደለም። ይህ ሰው ያው ግን ሚስቱ ሲጠልቅ ጠየቁት ምንድነው ጥፋቱ አሉት። قال العاقل الرجل العاقل لا أهتك ستر زوجتي የሚስቴን ምስጢር የሚስቴን ጉድለት የሚስቴን እንትን አላጋልጠትም አልናገርም። ምን አገባችሁ? ዝም በሉ በቃ፣ የሚያገባችሁ ነገር አይደለም። ስለዚህ ምስቴ አሳልፌ አልሰጣትም። ኸላስ ጠንቃ ትፈልጋለሁ። ወሰላም አለይኩም። ምን ምንድን ነው ያጠፋችሁ? እናንተን የሚመለከት አይደለም። በቃ ጊዜው ስለተጨረሰ እጠልቃታለሁ ብሎ ዝግት ተደረጋቸው። ረባ ከምድረ እናንተን የሚመለከት አይደለም። ያ ዘውጀቲ ውሕቡሃ ወአና አውላ ቢሃ፣ ለእኔ ትቀርበኛለች። ግን በቃ ውሃችን የምንጠጣው አብረን የምንበላው እንጀራት አለቀ ብሎ ዘጋቸው። ፈለማ ጠለቀሃ፣ ከጠለቃት በኋላ ከሶስት አራት አምስት ስድስት ወር ቆይተው መጡ። ሊመ ጠለቅተሃ አሉት። አሁን ከመጠለቁ በፊት ጠየቁት፣ ዘጋቸው። አሁን ደግሞ አምስት ስድስት ወር ሲያልፍ ከጠለቃት በኋላ ለምንድን ነው የጠለቃት አሉት። ቃለ ማሊ ወሊልከላሚ ፊ መን ሳረት አጅነቢያ፣ ለእኔ አጅነቢያ የሆነችው ሴት ስለ እሷ መናገር እኮ ክልክል ነው። እኔ እኮ አሁን ይቺ ምስቴ አይደለችም። ስለዚህ ስለ እሷ መናገር አጅነቢያ ነች፣ ለእኔ አትቀርበኝምና ስድነት ነው ስለ እሷ መናገር ብሎ ዘጋቸው። ደስ አይላችሁም ወንድሞች? ከእሱ ጋር ያለች ምስጢሯ ለማውጣት ቢያጋልጻት አልፈለገም። ከፈታች በኋላ ደግሞ ስለ እሷ መናገር አልፈለገም። ሰዎቹ በቃ እንደዚህ እንደተዘጉ ተመለሱ ማለት ነው። ጠይብ ላኪን አክተረ ዘውጀይ፣ እኛ በእኛ ስንመለስ ግን አብዛኞቻችን በተለይ ከተለያዩ ባልና ሚስት በኒካህ ፈርሶ ከተለያዩ የተራሸቁነ ቢረሳሳት ምትል መጠር፣ ልክ እንደ ዝናብ ተኩስ ነው የሚጀመረው። ናም 30 ጥይት ታወጣለች እሷ፣ ምትር የሱን ጠቅ አድርጎ ደግሞ እሱ 60 ጥይት ነው የሚያወጣው። ተራሹቅ ይባላል ይህ ነገር። በጥይት በድንጋይ ነው የሚጣል። እውነቴ ነው። እሱ የትዳሩ ምስጢር አውጥቶ መስደብ ከጀመረ 60 ቃላት ካወጣ እሷ 120 ቃላት ነው የምትወረውረው። ከዛ ምን ይሆናል? የኳስ ጨዋታ ይሆናል። ለሀያ ዓመት አብረው ቆይተው ዝም ብለው እንደዚህ አቅለኛ ሰው ከመሆን እሱ የእሷ ምስጢር፣ እሷ የእሱ ምስጢር፣ የሆነ ያልሆነ የተደበቀ ሁሉ ያወጣሉ። ዩኽሪጃኒ ማ ሰተረሁ ላህ 20 ሰና፣ አብረው የተቀመጡበት ሁሉ ያወጣሉ። አላህ ደግሞ ከሚጠላው አንዱ ይህ ነው። ፈታሃት አይደለም? ሰላሙ አለይኩም። ምንም መጥፎ መናገር ፈታሽ አይደለም? አመስግኙ። ኸላስ ጥሩ ነበርን አብረን አመት እንትን ወልደን ዘምደን፣ ላኪን አላህ በቃ ስላለ ተፋታል። በዚህ ከዘጋሽው ሰዎቹ እርር ብሎ ምንም ነገር ስለናንተ መጥፎም ጥሩ አያወሩ። ምክንያቱም ጥቅሙ ምንድን ነው? አሁን ተፋታችሁ አይደለም እንዴ? እሷ የራሷ ተናገረች፣ እሱ የራሱ ተናገረ። ሊመለሱ አይችሉም። እንዲያውም ለመመለስ የነበረው እድሜ እንደገና ክምክምክምክም ብሎ ጠላቶች ይሆናሉ። ግን እሷ ከሰተረችው እሱ ከሰተራት ወላሂ ለመመለስ እድል አላቸው። ሶስት ጠላት ካላለቀ እድል አላቸው። በተለይ እኔ ልንገራችሁ ወንድሞች፣ እውነቴ ነው። ዛሬ በዚህ ደርስ ብቻ ብንወጣ ሚስቱ የፈታው ያደረገው ቆይ ልንገራችሁ። አሁን ለምሳሌ ሰፊያ እንበል፣ ሙስጠፋ የሚባለው ባልዋ ለሀያ ዓመት ተቀመጡና ተለያዩ። እንደ ምሳሌ ከተለያዩ በኋላ ሰው እንግዲህ ሙፍቲን ነው ፊትና ነው ሰው ይመጣና ምን ነው የኔ እህት ይለዋታል። ምንድን ነው? ኧረ እባክህ ይህ ደግሞ ወንድ ብዬ ነው የማሰበው። ሀያ ዓመት ስንቀመጥ እኮ ጀሀነም ነው እኮ በስቃይ እኮ ነው የነበረው። እኔ ሆኜ ነው እንጂ ማን ነው የሚሸከመው የእሱ ኑሮ? እንደዚህ እኮ ነው የነበረው። ጥቁር አጠቋቸው እንደገና ኸላስ እንደገና ይራረቃል። ላኪን እኔ ጥሩ ነገር ልንገራችሁ። ይህች ሴት ሰዎች ሴቶቹ ወንዶቹ መጡና ነገረዋል። ሰውየው እኮ በጣም ጥሩ እኮ ነው። እኔ እንዴት አድርጎ ይዞኝ ነበር። ልጆቻችን እኮ በጣም ደስተኞች እኮ ነን፣ ወልደን ዘምደን ምንም ነገር እኮ አላየሁም። ላኪን አላህ ጨረሰው። ምን እንላለን? ለሃይ አመት ብቻ ነው ተወሩ ብሎ አላህ ስለደነገገው ቀኑ ስላለቀ ነው የፈታኝ። ሌላ ደሞ ተመጣለች እንዴ እኔ እኮ ቢያለው ይሁን ባርሽ እኮ ጥሩ ሰው አልነበረ ማን አለሽ? እኔንም አቋንቺ አብረን 20 አመት ተቀመጥነው አልহামዱሊላህ በልተን ተጠን ወልደናል ትላለች። ወደሱ ደሞ ይሄዳል እንጂ አንተ እኮ ድሮ መፍታት ያለብህ እኮ ነጭ ሰት በቃ አስቸጋሪ እኮ ማን ያላችሁ ምስቴ በጣም ጥሩ ነበር ወልደናል ዘንደናል ወደታለሁ ለምን እንደረግልኝ ቀደር قضاء الله قدر አለቀ አለ አላህ ስብሐተላ ሲያልቅ ፈታዋት እንጂ ምንም የላትም። ሰግዳለች ትጾማለች ጠባይዋም ጥሩ ነው አባቴም እናቴም በጣም ነው የሚወዱዋት እና ምናምን ብሎ ጥሩ ብቻ ይናገራል። አሁን እሱ ምስቱም እንደምትል ሊሰማ ነው እሷ ደግሞ ባልዋም እንደሚል ልትሰማ ነች። ልትዛዘኑ ነው ልናፈቁ ነው ይናፍቃታል ትናፍቀዋለች። አንድ ቀን እንግዲህ ምን ነው የኔ እህት አንቺ እኮ ነሽ ና አንተ ነህ እንጂ እኔ እንደወደድኩ ነው ያለሁ እኔም እኮ ወድሻለሁ ጠይብ ለምንድን ነው ሸይጣን መጣ እንትናችን? ምክንያቱም ለመናገር መጥፎ ነገር ለመናገር የላቸውም። አንቺ ከፈታሽ በኋላ እንደዚህ እንደስ ይብለሽ አላህ አታፍሪም እኮ አላህ አትፈሪም ሚላት እድል የለው ጥሩ ነገር ነው የተናገረችው። እሱ ደግሞ እሷ ደግሞ እድል የላትም ስለ እሷ ጥሩ ነገር ነው የሚናገረው። እውነቴ ነው ተመልሰው ልጆቻቸው አብረው ነው የሚያሳድጓቸው። ላኪን ምትሬስ እና ካላሽን ይዘህ በቃ መመታት ከሆነ ቃል በቃ እኔ ጥሩ አይደለም ነገር። ስለዚህ ሰውየው በጣም አቅለኛ ነው ሲፈታት ምንም አልነግርም አለ የሚስቴን ምስጢር አላወጣም። ከፈታች በኋላ ደግሞ ምን ነው ብለው ይጠይቁት እንዴ ድሮ ምስቴ ነበረች አሁን ግን አጅነቢ ነች ስለ አጅነቢ መናገር ምን አገባኝ እኔ እሷ አትቀርበኝም ብሎ ዘጋቸው ማለት ነው። ባልና ሚስት በዚህ አይነት ብንሄድ ምን አለበት ወላሂ በዚህ አይነት ብንሄድ ቆንጆ ነው ነው ምለው። طيب ስምንተኛና መጨረሻ ልበለው ወይም 9 10 በየውዱ 10 10 ባደርግ ጥሩ ነው። ባለፈው ሳምንት 10 ህከም ተናገርን አሁን ደግሞ 8ኛና 9ኛ 10ኛ ልበልና 20 እንዲሆኑ ማለት ነው። አንዱ አዕራቢ አንዱ የገጠር ሰው ነው። حضر اعرابي على سفرة هشام ابن عبد الملك ابن مروان هشام بن عبد الملك امير المؤمنين ነው በሱሪያ ጠቅላላ የእስላም አገሮች መሪ ነው። አንድ ማድ ምግብ ማድ ተቀረበና የአዕራቢ አንድ ገጠርተኛ ነው እንግዳ ነበርና ከዛ ሆላ ሂሻም ኢብኑ አብዱል መልክ ጠራውና ከሱ ጋር ይበላል። እንግዲህ ሰህን ተቀረበ ሩዝ ምናምን እንደዚህ 5 6 ሆኖ ይበላሉ። ይበሉ فبينما هو ياكل اعرابي يبلى إذ تعلقت شعرة بلقمة الأعرابي يا أعرابي قد أرتنيا إيبلا تنش عندت يتئموز أور أفولاي أرفتشنا كمقبولاي أفولاي أرفت عندت أور نج أهن. فقال له هشام أمير المؤمنين من ألو نح الشعرة عن لقمتك ألو أنت أعرابي አንድ ጸጉር እኮ ከምግቡ ላይ አፈህ ውስጥ ገባች አለው። አዕራቢ በጣም ተቆጣ። قال وانك تلاحظني ملاحظه من يرى الشعر في اللقمه بدنت بمتكتاتله እንዴት እንደምበላ حتى بعيني ما يتاي ጸጉር ከምግቡ አፈ እንደገባ አስተውልሃል? والله لا اكلت عندك ابدا كنت قاعد انبلان አንተን እኔ ያየህ የተከታተል ጸጉር እንኳን አንዲት ጸጉር ማንም ሰው የማያት ከምግቡ ጋር ወደ አፌ መግባቱ ተመለከትካለው እስከዚህ ነው ተከታተለኝ እንዴ? والله لا اكلت عندك ابدا الله اكبر. ولذلك قال العلماء من اداب الطعام ከዛ ምግብ ስትበላ ከሰው ጋር አብራቹ በአንድ ማድ ስትበሉ አለ لا ترى في يد ولا فم من ياكل معك كانت جاي مبلاو اجو اتيو افم اتيو ክልክል ነው መክሩህ ነው ምን አይነት እንጀራ እንደሚጠቀልል አትየው ከዛ በኋላ እንዴት እንደሚበላ በአፉ መመልከት የለብህም አንተ ራስህን ብቻ ብላ هذا من آداب الطعام لآداب الطعام هي نجر من مركك تركنوا له ولا كذا لنا دمو يا أنت متبلا دمو يا متبلاو كآداب الطعام عندو له لا تفتح فمك ستبلا غنغ يا الكبك عفني يا كفت كاتبلا مكنياتو افتيه يا لو عفو عفوك كفت انجراو ستانيك منامن منامن مراكو انجراو منامن يكفوان إذا قلني نوالنا كل جزي سنبلا አፋችን ዘክተን ቀስ ብለህ መብላት ነው አንተ በጓደኛ አፋቲ ወደዛ አቲ እጁ ምን አይነት እንጀራ እንደሚያነሳ አመልከት የለብህም አፈ ደሞ አትክፈተው ምክንያቱም በፊት ያለው ሲያየው ይቀፋል ነገር አይደለም ድሮልቦች አንድ ሰው ፊት ሆነ ሲበላ አው ካለ አፉን እየከፈተ ወላሂ ነው ይቀፈኛል በጣም ተንሽቼ ነው የምሄደው حقيقةን እዚ እኔ ምግብ ቤት አለ አይደለም ዘመቶ ሲበሉ ቁጭ ብሎ ሲበሉ አንዳንድ ብሏሉ 3 ኪሎ ሜትር አፋቸውን ይከፍቱና እዛ ውስጥ ምን እንዳለ ዳጀስ የሚሆን ሁሉ ታይዋለ ይዘገንልሃል ይህ የአዳብ ጣዕም ነው ሶስተኛ አንተ ለምሳሌ 5 ሰዎች የበላችሁ ነው አይደለም አንተ ከተጠጋክ ላ ተህመዱላህ አልሐምዱሊላህ ተበላሉ እንዴት አልሐምዱሊላህ አለልም አንተ ነው የጠገብከው ሌሎቹ ገና እየበሉ ናቸው الحمد لله ما نتهكو انك تقرب يالله انت دمو زبلاچو غرغر لا غرغر ناتشو زبلات بلالاچ اندي ايباكاچو من دي اني تقرب يالله مالك نوالو اذا كتقب كانت زبل اجه يورور كلك اندمتبلا انسون مسافر يلبهم غن انت بل هادنا ممكن بيتي مسابلته ليهون يشلال بيتي رات بلته متته هودن مولته تفطانا انزا يراواچو سو سيبلو الحمد لله رب العالمين بله ودر قداو طقا ستن النسو يافرالو بتلي انغدوج كونو انت بالبيت كون بتام يسافرالي نغرنا الحمد لله اتبل كله سيقرصو وين بنبه الحمد لله بل النسو اتسمى يلال كويس طيب اراتني يالو يفلغو مغب يقرب كميستغرام مغب تقربله عند انغدا مغب تقربله كليجه قد تقرب له لا تعيب الطعام هذا مكروه نبياتشن طلوت مانينياو مغب رزق سيقرب له دسكانه بلاو فحمد الله دسكانانه تو فحمد الله انجي من لو انتي دومو متفو سيتينچي كو بقى يعني كانچي غاكو ارجو شمغلكو كو منم مغب يماتچي چاو بزابت چاو انسبت من اينت نو يزي የሞላበት ምን አይነት ነው ብለህ ምግቡን አትስደብ ምግቡ መስደብ አሉ ሁለት ጉዳት አለው መጀመሪያ ምግብ አይሰደብም ሁለተኛ ደግሞ ምግቡን መስደብ ማለት ምስተህን መስደብ ነው ወይም ምግቡን የሰራ ሰው መስደብ ነው ስተት ይገኛል ጨውን ሁለት ጊዜ ልታስገባበት ይችላልች ረስታ ወይም ጨው ሳታስገባን ተመጣልን ይችላልች ወይም ደግሞ ዘይት አስገባለው ብላ እሱ አስገባችና ልጅቷ መጣ ደሞ ሌላ ዘይት ደሞ አስገባች ስተት ይገኛል ላኪን ምግብን አትስደብ ነብያችን والله والله ደረቅ ዳቦና ኸል ኸል ተቀላችሁ እንትን አቸተ ምንለው ዝም ብሎ በቃ ሆምጣጣ ነገር ዳቦ ይደረቀና ሆምጣጣ ነገር ካቀረቡለት ዝም ብሎ ይበላሉ ካልወደደት ደሞ አኢሻ ኢልዋታ ጠግቤ እኮ ነው አሁን ያቀረብሽው ምግብ አንቺ ኢንሻአላህ ብሎ ይነሳሉ إذن لا تعيب الطعام أما استنيالو لا تتجثع إن استطعت بمتشا لهمتان التقسى التقسى من بالو اللبج أي تقسى بتقرنيا من دون من بالو التقسى إنا سو كسو قاية بلا أنا نسو جانو هلو كوبتر ويان نفشو ويس بمبان ويتكو سو ويلان إيه بلا ያስደነግጣል ደሞ ይቀፋል ይዘገነናል حقيقةን አንዳንዱ والله አንዳንዱ ግን እንዴት ነው ወንብሩ ተፈረደው ትላለ አንዳንዱ ደሞ ቆሌ ነው የመጣበት እንትን ያለ ነው ምናምን ትላለ ደሞ ያፍሩም አፉም አይዘጋም ወይም ደሞ ትንሽ ቢተ ወደ ኋላ አድርገ ወይም ተነስተህ እዛ ካልሆነ ዋ ይላል አፍቶ ላይ ስለዚህ ይህም በጣም በእስልምና የተጠና ነው። አዳብ አጣዓም ይባላል። እሺ ወደ ዘጠነኛ ልውሰዳችሁ። ዘጠነኛው ምን ይላል? جاء رجل الى احد الحكماء وقال له عنده ود عند تنق اواقي سو متانا ود عند شيخ متى قال اني تزوجت امراه عند ست اغبهوان لكن كغبهوات بهالا لكاس وجدت ارجاء اغروات مشان كستلالج لكن هي جميله عالمه فقيها تقيه صوامة بالنهار قوامة بالليل بتأمل كنيانك يدين سونك كنجنا تو أخلاق تو كم إقروا عن كسترالي شالو هلو من دزي هاي يونا منارو لما راتون رجع كفلكات فتات أتفلكات مارو هيدي بس لما راتون رجع كفلكات فتات دنقة تسويو ونتواري لم دون دوش استيلن غره مانو فلاغو تاتشن كده قال له የሰማህ ነው አይደለም? ፍላጎታችን እስቲ አንዳንድ ስጠኝ። ፍላጎታችን ጀነት ነው። አንዳንድ ስጠኝ። የሰማህ ነው? የለም መሰለኝ። እሺ ሌላ ሌላ ሰው ሌላ ሰው ልጥራ። ማን አለ ወንድ? ፍላጎታችን አለ። ፍላጎታችን አንዲት ቆንጆ ሴት የ22 አመት እድሜዋ፣ 25 አመት የ30 እድሜዋ ቆንጆ ሴት ረጅም ነች አይነች ሽንጧ በቃ እንደዚህ ነው። ከዛ በኋላ ጥርሷ በጣም እንደ ፀሐይ ነው የሚያበራ። ከንፈሯ የሚሳም ከንፈር ነው። እንደገና ጠባይዋ ወርቅ ጠባይ ነው። ሌሊት ትሰግዳለች፣ ቀን ትጾማለች። አንተን የምትታዘዘው ተአምር ነው። ትንሽ ግን እግሯ አንከስ ትላለች። ምን ታረጋታለህ ወንድም? ፍላጎታችን ይሄማ እንግዲህ ለማራቶን ሩጫ ከተፈለገች አትበቃም ፍታት አለው። ካልሆነ ግን እንደዚህ ተገኝታማ ማን ነው የሚተዋት ለማለት ነው። طيب የመጨረሻው 20ኛው የመጨረሻው ቁጥር 20 ነው ይሄ ነገር። اصدق كلام قاله ابليس ابليس شيطان ትክክል ንግግር የተነገረው በዚህ ነው አለው። ትክክለኛው ሐቅ የሆነው ኢብሊስ ሐቅ አይናገርም አስለም። ኢብሊስ አታላይ ነው፣ ውሸታም ነው። ኢብሊስ جہነም ልትገባ ነው የሚፈልገው። ላኪን በዚህ አነጋገሩ አሁን የተናገረው ኢብሊስ اصدق كلمة قالها ابليس هي هذه ايش هي كنقال سموات እንግዲህ ምን አለ ኢብሊስ አሉ عجب العجاب عليه ከሚገርመው ነገር የገረመው አለ من بني ادم የሰው ልጅ ነው አለ يحبون الله ويعصونه ويبغضونني ثم يطيعونني الله هني ودالو كل اسلام هنا الله هني ودالو دون معصيه يا بزالو يا الله من قد يكتلو يودتانكو دون يسون من قد يسون انتو ايكتلو مالك انين بتعام يترالو يا سول بتعام ما يتقلاني لكن ينم منجد يكتلالو ايجرمو مال شيطان كونو يحبون الله ويعصونه ويبغضونني ثم يطيعونني ايجرمو انتي جرمى لنجي شيطان كو يتجربو كونو من ناقرو مدنو النزي يميودتن سو مطفو سراي سران مكسو يميتألتن فترة نيني نيني مياس دستين نقر ያደረጉ ይከተሉኛል። ይገርማል የሰው ልጅ አለ። እኛም እንገርማለን ወላሂ። አላህ እንወዳለን ላኪን የማይሰግድ ሰው ስንት ነው? እና ሚስቱን የሚዘልም ስንት ነው? አባቱንና እናቱን የሚያናድድ ስንት ነው? ሐራም የሚበላ ስንት ነው? ሱብሃንአላህ አልአዚም። ግን ኢብሊስ ያለው ሁሉ የስሜት ነገር እንከተላለን አለ ሸይጣን። እውነትህ ነው ሸይጣን ሸይጣንዬ አለልም ሸይጣንዬ እንትኑ አንልም ሸይጣን ግን ላለሁና አንተ ሸይጣን ወነተህ ነው አላህ ይልዓነክ ነው እንደለው። طيب اذا የዛሬ ደርሳችን እዚህ ተጠናቀቀ ኢንሻአላህ። እስቲ ቀጥሉበት እስቲ አስደስቱን እስቲ ወላሂ።